የነሱን ባህሪና በአኽላቅ ላይ ያላቸውን ነበር እየተመለከተን ያለ ነው። ወይድዑና አይ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓዎች ጥሪ ያደርጋሉ። ኢላ መካሪሚል አኽላቅ ወደ ጥሩ ስነ ምግባሮች ጥሪ ያደርጋሉ። ወመሐሲኒል አዕማል ወደ መልካም ስራዎችም ጥሪ ያደርጋሉ አህሉ ሱነዎች። ويعتقدون يامنالو بوسطاتهم ياسبالو قوله صلى الله عليه وسلم معنى قوله صلى الله عليه وسلم النبي عليه الصلاه والسلام نغغر يهن ترغم بلباتو ييزالو من يميلون اكمل المؤمنين ايمانا كامانيان ايمانو اجيجمولا مالك احسنهم خلقا سنمغباراتو اجيج ملكان يهونو نو بلوا النبي عليه الصلاه والسلام ስለዚህ ይሄንን እዕቲቃድ ያደርጋሉ በውስጣቸው ያምኑበታል ወደዚህም ጥሪ ያደርጋሉ አህሉ ሱነት ወልጀማዓት ወንዱቡነ አሁንም ጥሪ ያደርጋሉ አይ ወይድዑነ ማለት ነው ወንዱቡነ ጥሪ ያደርጋሉ ወደምን ኢላ አንተፊለ እንድትቀጥል መንከፈአከ አንተን ይቆረጥህን ልትቀጥለው ዝምድናም ይሁን ወንድማማችነትም ይሁን ኢላ አንተፊለ እንድትቀጥል ጥሪ ያደርጋሉ መንከፈአከ የቆረጥህን እንድትቀጥል وتعطيه انديت ستم من حرمك يكلكلهن النا ينفغهن انديت ستوم قري يادرغالو وتعفو عفوت انديتري قرتا انديت ادرغم قري يادرغالو ان من ظلمك انتني بدلهن اكل يقرطهن انديت قتل يكلكلهن النا ينفغهن انديت ست يبدلهن يقر انديتل مكنياتم اندي سو تبدلو يقرسن نو طرو كرم طرو خلق ميبالو انجي ውለታ ይዋሉለት ውለታ የሚመልስ ከሆነ አዳ ሙካፊ ነው የሚባለው ከከክልኝ ለከክልኝ የሚባለው አባባል ማለት ነው። እነ ጥሩ ስነምግባር ወያእምሩነ ያዛሉ ይብሪል ዋሊደይን ለእናትና ለአባት መልካም ውለታ እንዲዋልም ጥሩ ስራ እንዲሰራላቸው ወይንም ኸይር እንዲሰራላቸው የእናትና አባት ሐቅም እንዲከበር ጥሪ ያደርጋሉ አህሉ ሱና ወሲለት አርሃም ወሰለተል አርሃም ዝምድናንም በመቀጠል ያዛሉ አህሉ ሱናዎች ወሁስኒል ጅዋር ጥሩ መልካም ጉርብትና ምንድኖር ያዛሉ ወልኢህሳን ጥሩ ወለታም መዋል እንዳለበት ያዛሉ ለሌታማ ለየቲሞችና ወለመሳኪን ለሚስኪኖች ለደካሞች ወድኒስ ሰቢል ለመንገደኞችም ጥሩ ወለታ እንዲዋልላቸው ያዛሉ አህሉ ሱናዎች ወርፍ እዝነትም ምንድኖር እህራህም ምንድኖር ያዛሉ ዲልመምሉክ በሚቆጣጠሯቸው በባሪያዎችና በሰራተኞች ላይ ማለት ነው። ዲልመምሉክ በመለኩት አካል ላይ ጥሩ ሩህሩህ እንደሆኑን ሰዎች አህሉ ሱናዎች ያዛሉ። ዘፈቂ አለል መምሉክ መምሉክ ማለት ምንድነው? አንድ ሰው በንብረቱ ላይ ማለት ነው። እንሰሳም ይሁን የሰውም ልጅ ይሁን ባሪያም ይሁን ሰራተኛም ይሁን የምታሰራውን አካል በጣም ማዘን አለበት አንድ ሰው። ቶሎ ደመወዙን በጊዜ መስጠት እነሱ አለማማረር ካቁም በላይ ፍራ ለማስተራት ፍራ ታዞ ከሆነ አብሮ እሱ እንደ መርዳት ማገዝ ይማለ ወርፍ ሩህሩህነትንም ያዛሉ በመምሉክ በመምሉክ በባሪያ ባገልጋይ ወየነሃውነ ይከለከላሉ አህሉ ሱናዎች አንል ፈኽሪ ጉራን ይከለከላሉ ጉራን ይከለከላሉ እኔ እንደዛ አድርገው እኛ እንደዛ አድርገነው የሚልን ጉራን ይከለከላሉ ወልኹየላ ቁራተንም መንጠባረርንም ይከለከላሉ ይቃወማሉ ወልበግ አመጽንም ድንበር መተላለፍንም ይቃወማሉ ይከለከላሉ ወልኢስቲጣላ በሰው ላይ መንጠራራትን እስቲጣላ በሰው ላይ መንጠራራትን በሰው ላይ መንጠራራትንም ይከለከላሉ አለል ኸልቅ በፍጥረታት ላይ ያለን እስቲጣላ ከኔ በላይ ላሰር ማናለ ማነው ወንድ ብሎ የሚያደርጉትን እንትን ይከለከላሉ አህሉ ሱና بحقن بحقن يهون استطالة ويتفتروا او بغير حقن يالا حقن يهون استطالة يتفتروا يكلف خلاله بحقن يهون يبلا ينكن لما سايد يالا حقن يهون يبلا ينكن يالا حق فهون ما هو من باب اولى يتفوق بحقن يهون المنطى استطالة كلكم استطالة يعني يكلف خلاله اهل السماء ويأمرون يعزالوا بمعالي الاخلاق بكفتنيا سنمقبار يعزالوا معالي كفتنيه هنا يتوابتنا مقبار مالتنا معالي الأخلاق كفتنيه طروية هنا أخلاق كنا مقبار وينهونا يكالكلالو عن سفاسيسها كزكاتك هنا أخلاق يكالكلالو سفاسيس زكات مالتنا بالنش ዝቃጭ ስናይ የማይረባ ንፋስ እንደማለት ይሆናል። ተነፍሶ የሚወድቀው እንክርዳድ ተፋቱ ዝቃጭ ከሆነ አኽላቅ የሚከለክላሉ። ወኩሉ ማ ይቆሉና የሚሉትም ወይፈአሉና የሚሰሩትም ምን ሃዳ በዝዝሪያ ላይና ወገይሬ ሌላውም ፈኢነማ ሁም ፊ በዛ ሁኔታ ላይ አህሉ ሱናዎች ሙተቢዑን ተከተለው ነው ለልኪታብ ቁርአንንና ወሱና ሐዲስን ተከተለው ነው የሚጓዙ። ወኩሉ ማ ይቆሉና ማንኛውም የሚናገሩት የሚያስተላልፉት መልእክት አህሉ ሱናዎች ወይፈአሉና በተግባርም የሚሰሩት ምን ሃዳ እስካሁን ከተናገር ነው ወገይሬ ሌላም فانما هم الذي اهل السنه في فذبم يتغبروتنا بمناغروت نجر لا متبعون يتفتلوه نو من للكتاب قرانا لنا والسنه حديثا مرجع ادركون من كتابه كتاب السنه اكثر ودما برادو السنه يهتموا ياسبالو يتنقالو اهل السنه بتان يتنقالو ياسبالو በአኽላቅ በጥሩ ስነ ምግባር ዙሪያ ላይ ያስባሉ። ጥሩ ስነ ምግባር በኡማው ውስጥ መስፈን አለበት ብለው ያስባሉ። ፈየተሐለውነ እነሱም ይዋቡበታል። በአኽላቅ الفاضله አላቅ በሆነ ስነ ምግባር የተዋቡ ናቸው። ፈየተሐለውነ ያጋጅጡበታል ማለት ነው። በአኽላቅ الفاضله በላጭ ሆነ አላቅ በሆነ ስነ ምግባር ويرغبون فيها ሰውችንም ይቀሰቅሳሉ ያጓጓሉ። ترغيب ማለት ሰውን መከስከስ ማለት ነው መገፋፋት። ወይረግቡነ ይከሰከታሉ فيها በዚህ ስነ ምግባር ዙሪያ غيرهم ሌላንም አካል ይከሰከታሉ ሌላንም አካል በዚህ ጥሩ ስነ ምግባር ላይ ተዋቡ ባካችሁ ይያሉ ጥሪ ያደርጋሉ። ሰው አህሉስን ነው የድዑነ ጥሪ ያደርጋሉ ኢላ መካሪም الاخلاق ወደ ጥሩ ስነ ምግባሮች ጥሪ ያደርጋሉ አይ አስተኒሃ እጅግ ውብ ወደ ሆነ ስነ ምግባር ጥሪ ያደርጋሉ። والاخلاق اخلاق معنات من معناته اخلاق معنات جمع خلوق يخلق فلولان خلوق يملو سينغولار سنه مغبار معناته اخلاق سنه مغباروتش اند معناته بضم الخاء واللام خلق وهو الصوره الباطنه وسطاوي مثل يسولج وسطاوي سنه مغبارو وسطاوي ماننت معناته اخلاق معنات وينم خلق لاند سو خلق نو ميبالو وسطاوي صوره ውስጣዊ ምስል ውስጣዊ መገለጫው ማለት ነው። ላንዲሰው ውስጣዊ መገለጫው ኹሉቅ ይባላል። እኛ በዛት ኹሉቅን አንድ ቁንጥል በሆነ ሐሳብ እንተረጉማታለን። ኹሉቅ ማለት አንድ ሰው የማይሳደብ የማይናገር የሆነ ነገር ዝም ይል ይላል እንደዛ አይደል? እቺ ቁንጥልና ይሄ የማንኛውም ህብረተሰብ የሚተረጉመው ትርጉም ነው። ቋንቋው ትርጉም ነው። ኹሉቅ ሰውን በመጥፎ አለመናገር ከሆነ አንድ ፓስ ዲን ሲደመር ባህሪ ሲደመር ያን እንሄዳለን። ኹሉቅ ማለት ወሆ ወልኸልቁ ኸልቅ ማለት ኹሉቅ ገባችሁ ቢደምል ኻኢ ወላ ኻኡንና ላሙን በማድርጋችሁ ኹሉቅ ካልነው ወሆ ሱረቱል ባጢና ውስጣዊ ማንነት ውስጣዊ መገለጫ ማለት ነው። ውስጣዊ ምስል ማለት ነው። ውስጣዊ መገለጫ ወልኸልቁ ኸልቅ ካላችሁ ደግሞ ቢፈትሂል ኻኢ ወሱኩኒል ላም ካደረጋችሁ ወሶረቱ ዛሂራ ግልጻዊ ውጫዊ ገጽታ ማለት ነው። ውጫዊ ገጽታ ሁሉን ይባላል። ረጅም አጭር ቀጭ ወፍራም ቀጭን ቀይም ምን በቃ የሚያምር መልክ አፍንጫው ቀጥ ያለ ምን የምንለው ይሄ ኸልቅ ነው የሚባለው። ኹሉቅ ደግሞ ውጫዊ ስነ ምግባር ውጫዊ ማንነት ውጫዊ መገለጫ ማለት ነው። ስለዚህ اللهم حسن خلقي كما حسنت خلقي للنبي عليه الصلاه والسلام ውጫዊ ማንነቴን አስተካክለህ እንዳሳመርከኝ ሁሉ ውጫዊ ማንነቴንም አሳምርልኝ ይለው ነበር ነብዩ አለይሂ ሰላቱ ወሰለም። ወልኸልቁ ወሁ ሱረቱ ዛሂራ ውጫዊ የሆነ ገጽታ ማለት ወሁ ኹሉቅ አዲኑ ሃይማኖት ወሰጂያ ባህሪ ወጠብ ማንነት መገለጫ ማለት ነው። እነዚህ ድምሩት ይሄ ኹሉቅ ማለት ምንድነው ከተባለ ስነ ምግባር እንለዋለን። ስነ ምግባር ማለት ምን ማለት ነው? አለመነጫነጭ አለመታደም ምን ላ ይሄ ብቻ አይደለም ነው ይሄም ጥሩ ነው። ሆ አዲኑ ሃይማኖት እኛ መሆን ራሱ ከስነ ምግባር ውስጥ ከኹሉቅ ውስጥ ይመደባል። አንድ ሰው አንድ ቃሪያ ሱሪ ለብሳ ምንም ሰው ባትናገር አቤት ኹሉቅ እዛች ልጅ ኹሉቅ እኮ ይባላል ሳይባል ቁንጽል የሆነ ትርጉም ነው። ቁንጽል የሆነ ትርጉም የግድ ዲን ውስጥ መኖር አለበት። አንድ ሰው ዝርፍርፍ ብሎ ዲኑ ላይ ሶላት አይሰግድም፣ ሰው ግን አይሳደድም፣ አይናገርም፣ አይቆጣም፣ በቃ ልስልስ ያለ ምንም አይናገርም። ማሻአላህ ደስ የሚል ባህሪ አለ። ኹሉቅ ይባላል ይሄ። ኹሉቅ አይደለም፣ እንደዛ አይደለም። ዲን ከሌለው ኹሉቁ አውቶማቲካል ተበላሽቷል። ያንኛውም ራሱ አብሮ ነው የሚወጣው፣ አብሮ ይወጣል። ምክንያቱም ቫልዩ አያገኝበት። በዛ በኩል ማህበራዊ ዱንያዊ ነገር ሊያገኝበት ይችላል። ማህበራዊ ዱንያዊ ነገር ሊያገኝበት ይችላል። ዲናዊ ግን ምንም አያገኝበት። ሶላት ካልሰገደ እንደፈለገ ለስላሳ ቢሆን እንድመጥ ነው። ወሁዲኑ ሃይማኖት ወተጅያ ባህሪ ወጥለ ማንነት መገለጫ ባህሪ እነዚህ ናቸው ማለት ነው። ወየድዑነ ጥሪ ያደርጋሉ ኢላ መሐሲኒል አዕማል ወደ መልካም ስራ ወደ መልካም ስራዎች ጥሪ ያደርጋሉ አህሉ ሱና ወደ መልካም ስነ ምግባር ወደ ኹሉቅ እንደሚጣሩ ሁሉ ወደ መልካም ስራም ጥሪ ያደርጋሉ አህሉ ሱና ወደ ተግባር ማለት ነው። ከልከረ ሸርነትን ይመስል ወሸጃዓ ጀግንነትን ይመስል ሸር ሁኑ ይላሉ። ለምን ቀዳኡላሂ ወቀደሩ ምንም አይደለም። አንድ ሰው ከፊቱ ስላወጣ ብሩ ያልቃል ማለት አይደለም። አላህ ይተካበታል። ለምን የመላእካ ዱዓ አለ። አላሁመ አዕጢ ሙንፊቀን ኸለቀ አላሁመ አዕጢ ሙንፊቀን ኸለቀ የሰጠን ተካለት አላህ የሚሉ መላእካዎች አሉ። የቋጠረን ደግሞ አጥፋው ወይም አጥፋበት የሚል መላእካ አለ። የመላእካ ዱዓ ስለዚህ መላእካ ዱዓ ያደርጋል። ብር መዝዶ ሰውየው ለሚስኪን በሰጠ ቁጥር አላህ ይተካዋል። ለሚስኪን ድብልጠት ነው ሰውየ ያ አላህ ስጠኝ አድርግልኝ አድርግልኝ አድርግልኝ ከማለት ይልቅ ሀብት ስጠኝ ሀብት ስጠኝ ከማለት ምን ማድረግ አለበት? ወጣ አድርጎ መስጠት። ይመት የመላእካ ዱዓ አለ ታፋሽቶን ብለ ስለዚህ ዘረም ኢንሻአላህ ከልከረም ሸርነትን ይመስል ወሸጃዓ ጀግንነትን ይመስል ያዛሉ። ጀግናው ለምን ዳዕዋም ላይ ጀግናው ሙጃሂድን ኩን ጀግናው በዲንህ ላይ ጀግናው የራስ ጀግንነት ማለት የትቢት ምናምን ነገር አይደለም። ትቢትና የጀግንነት ይለያያል። በትቢት ተወጥሮ ማንኛውም ጋር ቦክስ መግጠም ማለት አይደለም። ጀግንነት ጀግንነት ኮንፊደንስ ኑሮ በምታስተላልፈው እንትን በዲናዊ ማንነት ላይ ማንም ቦታ ላይ አንተ ሁን በቃ አንተ ከነዲንህ ማለት ነው። ውስጥ አንተ አብረህ የምትኖረው አካል ስድስት ሌላ እምነት ተከታይ ከሆነ ብቻህን ብትሆንም አንተ አትተኛ። ያ ማለት በእነሱ ለመሸፈን አትሞክር። ራስህ ማንነትን አንጸባርቀው የሰውን ዶሚኔት ለማድረግ መሯሯጥ ማለት አይደለም። እነሱ መዝሙት ሲከፍቱብህ አንተ ነሽ ሲደክፈትባቸው ማለት አይደለም። ግን በቃ ማንነት ታውቃለህ። በቃ እነሱን በማይጋጭ መልኩ ጀግና ሁን ለማንኛውም የትም ቦታ ሸጃዓ ወስድቅ በእውነተኝነት የሚያዛሉ እውነተኛ መሆን። ምክንያቱም በውሸት የሚመጣ ነገር የለም፣ በውሸት የምንጨምረው ነገር የለም መቀነስ እንጂ እውነቱን ቁጭ ያለው ነው። ወልአማና በታማኝነት የሚያዛሉ አማና በሚለውም ነገር አደራ ይናገራሉ። አማናንም አደራ እንዳትበሉ አደራ በአማናም ላይ ያዛሉ አህሉ ሱና። ወያዕተቂዱነ አህሉ ሱናዎች በውስጣቸው ያስባሉ ማዕና ቀውሊህ ሰለላሁ ዐለይሂ ወሰለም ማዕና ቀውሊህ ወያዕተቂዱን ያምናሉ ይሰሩበታል ይተገብሩበታል አህሉ ሱናዎች በምን ላይ ማዕና ቀውሊህ ሰለላሁ ዐለይሂ ወሰለም ይህን የነብዩን ንግግር ነብዩ ምን አሉ አይዩዕሚኑነ አህሉ ሱናዎች ያዕተቂዱነ ማዕና ቀውሊህ ይህን የነብዩን ንግግር ያምኑበታል ማለት አይዩዕሚኑነ ቢሂ ያምኑበታል በዚህ ሀዲስ ወየዕመሉነ ይሰራሉ ቢሙቅተዳ በሚያዘው በውስጡ ባዘለው መልእክትን ይሰራሉ አህሉ ሱናዎች ይሰሩበታል ምን የሚለው ነብዩ ንግግር ይሄ ነው አክመሉ ልሙእሚኒነ ኢማናን ከአማንያኑት ኢማናን ኢማናቸው እጅግ የተሟላ ማለት አሕሰኑሁም ኹሉቀን ስነ ምግባራቸው የተዋቡ ናቸው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አክመሉ ልሙእሚኒነ ኢማናን ኹሉቅ የሌለው ኢማን የለውም ማለት አይደለም። ወላኪን የውመል ቂያማ ሚዛን ላይ የሚያደፋውም እሱ ነው። ለነቢዩ በጉርብትናም ቅርብ የሚሆነው ሑስነል ኹሉቅ ያለው አካል ነው። ሑስነል ኹሉቅ ማለት ሙሐረማት ሲሰራ እብድ መሆን ራሱ ሑስነል ኹሉቅ ነው ማለት ለምን ማልቀስ መጮህ ጀምር መገታተር አለበት? ይሄ ራሱ የሚገርም ስነል ኹሉቅ ነው። ተዛባን አይደል? ስነል ኹሉቅን ቆንጠል አድርገን ሰው አለመናገር ልስልስ፣ እሱ ማንንም አይነካምላ ትብቻ አይደለም በመጥፎ ነገር እንዳነቃ ልስልስ ማለት ለማንም ሰው መመቸት መመቻቸት ጥሩ ነው። ወላኪን መሐረማት ላይ ደግሞ አውሬ መሆን አለበት። ያቺ ራሱ ስነል ኹሉቅ ናት። እሺ ሙሐረማት ስታይ ሲሰራ ቢዳዓ ሲሰራ ስታይ ይሄ ቢዳዓ ነው አንተ ለምን እንደዚህ ታደርጋለህ በለ መናገርህ ራሱ ሁስነል ኹሉቅ ነው ሁስነል ኹሉቅ ነው አይ እንዳላየ ሆነ ዝም ብለህ ለስለስ ብለህ ይሄ ሁስነል ኹሉቅ አይደለም ይሄ በእኛ ተረጓጓም ሁስነል ኹሉቅ ነው ወላኪን በሸሪዓት الاسلاميه ليس من الحسن الخلق اي مثلا اكملهم معناته እንደዛ አይነት ነገር እንዳንረዳ ስንረዳ ሁስነ الخلقን በቦታው لكل كائن له مكان ومقام عنده ያንዳንዱ ነገር ነብዩ አለይሂ ሰላቱ ወሰለም ምን ይሉ ነበር ደምሰራ ሲገታተል ነበር ሙሐረማ እዛ እዘምቱ ሂከት ሁሩማት ላ ለራሳቸው ክብር አይጠሩ ለራስ ክብር መጀመሪያ መጣር ያስተናል እስከ ዘየው መን الله الله عندك ان يطلع عليه سوده ነብዩ አለይሂ ሰላቱ ወሰለም ለራሳቸው እንቲቃም አድርጎ ተበቅለዋል ማንድን አቃ ለዲኑ ግን ይጮህ ነበር ለዲኑ ግን ይጮህ ስነ ኹሉቅን እንደዛ እንደታረዱ አንዳንድ ሰው በቃ ቢዳን ቢዳን እንደዚህ እንደዚህ ነው እንደዚህ እንደዚህ ነው የሆነ ለምሳሌ ዳዕዋ መታደርግበት ላይ የዳዕዋ ሲስተም አለ አይደል የዳዕዋ ሲስተም አለ ለስለስ ብለው የሚደረግላቸው አባቶቻችን አሉ እናንተን ግን እቆጣችኋለሁ ብዙ ጊዜ እቆጣለሁ መቆጣት አለ ለምን ዳዕዋው በያን የደረሰውን አካል በቁጣ ምትይዘዋል ለምሳሌ ነብዩ ያስቀምጡታል ከቻልክ በእጅ ቀይር አንድ ነገር ያን ካልቻልክ በመላስ ያን ካልቻልክ በቀልብ ከነዚህ ውስጥ ሲስተም እንጠቀማለን ቤተሰቦቻችን ላይ ቤተሰብንና አንተን እኩል ዳዕዋ ላድርግላችሁ ወይንም ደግሞ አንተም ራሱ ጓደኛህንና ቤተሰብን እኩል ዳዕዋ አታድርግ የግድ እነሱ የነሱን አካሄድ መጠበቅ መቻል አለብን የዛን ሰዓት አንተ ጀሪ ደፋር አረመኔ የሆነ መጥፎ ነገር የምትናገራቸው ከሆነ እየሸሹ ነው የሚሄዱ እዛ ላይ ለስለስ ያለ አካሄድ ይሄዳል ለስለስ ያለ አካሄድ أكمل المؤمنين إيمانا أحسنهم خلقا رواه أحمد والترمذي والنبي كل ذكر وقال حسن صحيح تتكلم عنا صحيح هنا حديث نقول قلتم درجة لهم حسن منه صحيح منه تعرف الحسن والصحيح وقوله صلى الله عليه وسلم نبي مالكاته أحسنهم خلقا سنة مقباراته يتوابوناته مالكاته من مالكنا أحسنهم خلقا مالك من مالكنا أعلينهم لذب لسلاس صوت مالتنا عليهم مالت لسلاس يارو وأطفهم عزانيو وأجملهم فديناتو يتوابو مالتنا أجمل فديناتو يتوابو وأطفهم عزانيو لسو لدي روه روه وأليانهم لسلاس صامو لسو لسلاس صامو ما تفوكت ما سايد كالكلا يتفاسا قياسا قياسك أوكنا ما نيوم نجر مهيدا لدي الدعوة وال ወሳይሩ ለሽያ ተሰውት መካከለ ያለ ግንኙነት ሆነ ኩስር ያለ ፍት መሆን የለበትም አቡስ አቡስ በቃ አቡስ አቡስን ከመቆጥሩ ከፊል ሐዲስ አሁን ቀራነው ሐዲሱ ከፊል ሐዲስ አልሐድ እስቀሳ አለበት እዚህ ሐዲሱ አክመሉ ሙእሚኒና ኢማናን አህሰኑሁም ኹሉቃ ሲሉ ነብዩ አለይሂ ሰላቱ ወሰለም ከፊል ሐዲስ አሁን ቀራነው ሐዲሱ አልሐድ እስቀሳ አለበት على التخلق مواب اندالبت عندي تخلق تخلق ظهر يا دغومات من في احسن الاخلاق روسنا المقبار يسو متبيت مالك تخلق مالك متبيت مالك طبعي وادرغو ظهري وادرغو مقبار على التخلق باحسن الاخلاق بتروسنا المقبار متبيت عندي እያለ ቅስቀሳ ያደርጋል እዚህ ሐዲስ ላይ ያኔ ቅስቀሳ አለ ወፊ እዚህ ሐዲስ ውስጥ አለ ምን አንል الاعمال መልካም ስራ ተርኩሉ ትገባለች ሲሙሰመል ኢማን ኢማን የሚባለው ዓለም ውስጥ ትገባለች ትከላከላለች መልካም ስራ ከኢማን ውስጥ ይጀምራል አክመሉ المؤمنين ايمانا ኢማንን የሚያሟላና ኢማንን የሚቀንስ ከሆነ ሁስነ ኹሉቅ ራሱ ማህቲነ الاعمال የምንለው የኢማን ሙሉነትና ጉድለት መገለጫ ከሆነ ተጽኗል ማለት ነው ስለዚህ ከኢማን ውስጥ ይመደባል ተርኩሉ في مسمل الايمان ኢማን የሚባለው ውስጥ ትገባለች ማለት ነው ምን መልካም ስራ وان الايمان ኢማን ራሱ يتفاضل ይበላለጣል ማለት ነው ከዚህ እናገኛለን ኢማን ይበላለጣል አው አክመሉ المؤمنين ايمانا ከሙእሚኖች ውስጥ ኢማናቸው የተሟሉ የሚባሉት ብዙ ተናገረ ያልተሟላም አለ የተሟላም አለ ማለት ነው መጉደልና መጨመር እንዳለ ከዚህ እናገኛለን ራሱ ደግ وان الايمان يتفاضل ኢማን ይበላለጣል ሁስነ ኹሉቅ ያለውና የሌለው እኩል አይደለም ኢማናቸው ሁስነ ኹሉቅ ያለው ሰው ኢማኑ ሙሉ ነው ሁስነ ኹሉቅ የሌለው ደግሞ በተወሰነ ዲግሪ ኢማኑ ይቀንሳል ሙሉ በሙሉ የለውም ባይባልም እንኳን ተጽኖ አለ ወአህሉ ሱና አህሉ ሱናዎች የድዑነ ጥሪ ያደርጋሉ ኢለ ተዓሙል الى التعامل مع الناس كسويت كار عبرو من قطات افنا عبرو مسرات تعامل مسرات عبرو مع الناس كسويت كار مسرات بالتي بزا هي احسن اجيب قروبه هنا ملكو موال مالك تعامل موال عبرو من قطات موال اول مالك مع الناس كسويت كار موال ولا تامجتم كسويت كار عبرو من قطات بالتي هي احسن ملكان بهونه نجد ملكان بهونه نجد وإلى ودزهم الرياض الجل ودمن إثائي ذوي الحقوق على مدتوش مستك حقوقهم مدتاشون مستك ودزهم يجزل وإلى ودزهم يجزل إيتاء مالت إعطاء مالت مستك مالت إيتاء مالت بمعنى الإعطاء مستك ذوي الحقوق على مدتوش حقوقهم مدتاشون مستك ودزهم الرياض الجل لياندانو مدتون مستك لياندانو آخر لاباتن لاباتن نتمدد لوندمن لوندمن نتمدد يلجم يلجم نتمدد لنستن يلستن نتمدد اينو اعتدال نونجي اسلام يزدو سواء وينم دقمو ايه النسو يمنو اكل النت يمنبالو نقر عيسا كمو اكل النت عيب بال بال النامس لجم نابات وندمن نابات دنيا من يمنبالو اكل عدد جوا مستال اكل النت سايون عادلنو عادل بفتس مالتنو فتهنا أقول إنك الله يعلم فتهنا أقول إنك من بالون جد بدون جزيل الله يعلم فتهنا بل فوق كتنا لا رليهنا أدري أسوأ القوالة كتنا لأنه سين أقول إنك من بالون يوسف عالم أهون أنت كوتا إسلام سيتوشين بالجلال أقول إنك من أفكار الله أقول إنك أنا عايز فكر فتها وإنك تنقل إسلام كمان من بلا يوجد من نجم درجنته نستم عند نستنس بعلم فبالنس عباتن بعباتنس الناسن بالناسنسوا لكل أحد له حقوقه لجان داندو يراسي هنا مبتاله اكل أصدر اكل أصدر اكل سيهم عادل لجنة عادل لجنمو إسلام بتأمن بتأمن نازل كدام المزاجيش فلذي ذوي الحقوق بعلم مبتوشن حقوقهم مبتاكتهم بمسكة نازل ويحذرون ياسنك قالوا أهل السنة من أبدادي كتكاراني تلك الأخلاق أهم كاززنا شون أهم كتتقصص سنمقبارو تكاراني هون سنمقبار يكلف كلام أبداد تكاراني وشمال تلك الأخلاق استهون تلك أترنا شون سنمقبارات بالنسو تكاراني اللي يكلف كلام لمساري من الكبري كراتني يكلف كلام كبر كراتني يكلف كلام والتعدي سنبر مثل على سنمي يكلف كلام عن الناس بسويت لا يسويت النبي مرجعنا يكلك كلاله دنبر مثلاً يكلك كلاله فهم أهل السنة والسلالات فهم أهل السنة يندبون يدعون الرياض الجلو أي مالتهم يدعون الرياض الجلو ودمن إلى أن تصل من قطعك عن تني قرط هنا كان عندك وعدين النسون في قرط ما كتر زمدناون في قرط ما كتر ينزل إلى أن تصل من قطعك في قرطه إن دفقت إلى أجل أهل السنة والسنة مدبارتهم كقرطه ما قرط بجدو لجنة ما فاتهم لما أتبن مموكر مالتنا بما كاكر لا يعلون نجل أي تحسين ملكام للسول إلى من أسعى إليك فأنت لا يمتفو يوالن سو ملكام للسول اللي فأنت لا يسدبوه كهنا لسدين من ملكي اللبت يسدبهم كسدبكو لفقر اللي يتلال كأسدب بلا أسدب ونجي لفكر يتلال فأتدوا بمثل ما أتدى عليكم بنام تلاي دنبر السلالة فباشنية فلما السلالة يفكر الله بتسي متان بتسي ممتاج السلالة ولكن يعني كما أجلك جمو يتنون يتنون ما بتعلم كما بتوست دقمو كما بتوست دقمو يتنون ما قبلنا لبك أفلهم ما تفوشون ورومان فإذا الذي بينك وبينه عداوة كأنه وليين حميم إلى أن تصل للتكتل من قطعك قرطان أي تحسين ملكام للسول إلى من أسعى إليك ودان تمتفو يوالنسو ملكام والله وتعطي إن لست أمي أجزل من حرمك ينستجهن الناه يكلك كلام ستعوان يهنني أجزل فعل السنة والجماعات أي مالتن تبذل العطاء ستعوثان إن لست أجزل تبذل لست مالتن لست على عطاء ستعوثان لست وهو عطاء مالت التبرع تبرع مالك ارجعتها مستثمرة والهدية هدية مستثمرة አድያ መስፈር ተበሩዕ ማለት ምንድነው? የእርዳታ ስጦታ ማለት ነው። መለገስ ማለት ነው። ተበሩዕ ማለት እርዳታ መለገስ ሙተበሪዕ ይባላል። የእርዳታ ድርጅቶች ጀምዒየቱል ኸይርየቱ ሙተበሪዕ አይተብዙ ለአጣ አስጦታ ልክ ወሆ አጣ ስጦታ ማለት አተበሩዕ እርዳታ ልገሳ መለገስ ወለሀዲያ ስጦታን መስጠት ሀዲያ ወነህዊها የመሳሰሉትን ሊመመነ ዓዛሊከ ለከለከለ አንተ አንተ ለከለከለ አካል ልክ لأن ذلك يج لك لك له مسأته من الإحسان كملكام ينمجبات كملكام سنمجبات ينمجبات وتعفو عفو تلتل يكر سالتل ولتسالفو معنن عمّن ظلمت يبدلهن آكال يكر لتلهم أهل السنة والجماعة والسياسات من دين وتعفو عمّن ظلمك معنن آية ثانيها يكر لتلو لتسالفو من تعد عليك فانت لا يدنبري السلال لسن اكل مسامحة للسادركو فسامح ما لمن ما نتلو يكر تا يكر مبابا لما نتلو اي تسامحة يكر لسلو معنن من تعد عليك فانت لا يدنبري السلال لسن اكل شمالين فقنزرهم دنبري السلال لسن او جمن جمنهم بمعصد او عردن كبرهنم بمنكا كبرهنم بمنكا معنات ايه دونوجي نقر فجنزر عليك هون اجن لا አፈውት ማለት ራሱ ሰውየውን በእግራሚያው ላይና በዲዳው ላይ የሚያዘወትረው ከሆነ አፈውት ማለት ከልከል ነው። እዛን ግዜ አፈውት ማለት حرام የሚሆንበት ጊዜ አለ። በحرامነቱ ላይ የሚከተል ከሆነ ማለት ነው። ፈጣጡ አመን ዘለበ لأن ذلك ممكنيتهم በገንዘብም ድንበር የተላለፈብን አው ደምን አው ዒርድን በክብርም በደምን ባንተ ላይ ድንበር የተላለፈብን አፈውት ማለት ይቅር ማለት ማለት لأن ذلك يهن مفتن مما يجلب المودة فكرا يامتا مما يجلب كوتسو مامتاق مالت مكتبو يامتا ما جنيتنا مكتب ما يجلب المودة فكرا يسبال يامتا ويكتب الأجر أجر من يبقون أتفال والثواب كالله من داني أتفال كفياني أتفال كالله هي بزونا جلسة مالو مالت مكفولو عليك وروكو عليك اللت شيني طوال يعني የነበረውን ጥፋት ሊያድርስ የነበረውን ነገር ይቆጠባል ከአላህ አጅር አለ ሁለተኛ እሱ እናንተ መካከል መወዳ ፍቅር ይጨምራል አፈውት ከበዛ ይቅርታ ከበዛ እንደዚህ እኛ በዛት የሰው ልጆች ወይንም ሙተአኺሮች እኛ አሁን ወጣቶች መካከል የሚኖረው ምንድነው የሆነ ሲሆነ ነገር ተሰራ እልህ መግባት እንደዚህ የሆነ ነገር አለ ያችን ነገር ዋስ ለማድረግ መሞከር ኢንሻአላህ ያ ከሆነ መወዳ ይመጣል አንተ تلقوا كالله أجر الله ثواب الله هلا بزونا جهة ويأمرون يعزالوا صوف كيكا ويأمرون يعزالوا أي أهل السنة أهل السنة وشعزالوا بما أمر الله به الله بززونا جهة يعزالوا لمثالي منني مثل من إعطاء مسأة المثل ذوي الحقوق بعل مبتوشن حقوقهم مبتعشون بمسأة يعزالوا لمثالي ببر الوالدين يناتنا عباسن መረት ተጠብቁ ለነሱ ኸይሩ አሉላቸው ይላሉ ማለትም አይቋአተሁማ እናትና አባትን በመታዘዝ ላይ ያዛሉ ቢገይሪ ማዕሲያ ከወንጀል ውስጥ ካዘዙ ድረስ እናትና አባት ወልኢህሳን ለእናትና ለአባት መልካም እንዲሰራላቸው ያዛሉ ኢለይሂማ ለእናትና ለአባት መልካም እንዲሰራ አሉ ስነዎች ጠንክረው ያዛሉ ደልቀውል በንግግር መልካም እንዲሰራላቸው ወልፊዕ በተግባር መልካም ለአባትና ለእናት እንዲሰራላቸው ያዛሉ ሌላስ ምን ያዛሉ? ወሲለት አልአሃብ ዝንድናን በመቀጠልም ያዛሉ። አይል ኢህሳን መልካም መዋል ኢለል አቅረቢን ወደ ቅርብ ዘመዶች ለቅርብ ዘመዶች መልካምን ውለታ መዋልንም ያዛሉ አህሉ ሱናዎች። ወልአርሃም አርሃም ማለት ጀምዑ ረሂምን የረሂም ትሉላል። አርሃም ማለት የረሂም ትሉላል። ረሂም ወሆ ረሂም ማለት መን ተጅመዑከ ቢሂ ከሱ ጋር እንታያይዘ ፈራባ የዘር ሐረግ የምታያይዝ አካል ረሂም ይባላል ዝምድና ይባላል አርሃም ዝምድናው ወይንም ዘመዶች እንደማለት ይሆናል ወህስኒ ጅዋር በመልካም ጉርብትና የሚያዛሉ በመልካም ጉርብትና አይል ኢህሳን መልካም ጉርብትና ማለት ምንድነው ከተባለ አይል ኢህሳን መልካም ውለታ መዋል ለነማን ኢላመን የስኩኑ ለሚኖረው አካል ይህ ጅዋሪክ ከጎረቤት ከጎን በሚኖረው ሰው አብሮን ይኖረው ሰው ማለት ነው። ቢጆዋሪ ባንተ ጎረቤት የሚኖረውን አካል ውለታ እንድትውልለት በምን ውለታ ማለት ቢበድል ለማሩ መልካምን ነገር ለሱ መስጠት ወከፍል አዛ ተንኮልንና አደጋን መያዝ ከሱ ላይ ማለት ነው። ቢበድል ለማሩ መልካም ነገር መልካም ውለታ ለሱ በመዋልና ወከፍል አዛ አዛን ከሱ ላይ መቆጠብና መያዝ እዚህ አዛን ሌላ والإحسان إلى اليتامى ليتموش الملكة موالو بلو يهزان جمع يتيم أي يتامى مالت جمع يتيم يتيم فلولان وهو يتيم مالت لغة ريك ألون سنة يتيم مالت المنفرد بالجنة نتألا مالت نتألا بالجنة مالت يتيم مالت يتيم مالت يلغة وطرقم كهونا يتيم مالت عند بكتون يالسو هذا يتيم ونبالا لبكتوكو مسوكا يه مالت أي منفرد لبكتو يالل مالت لبكتو يمينور لكن وشرعا بشري اكايه نو دزمو يتيم مالت مماته يموت ابوه اباسو يموت قبل بلوغه بلوغ كمدرسه بفيت اباسو يموت بتلج من يبال يتيم يبال يتيم ايه لسولج نو لانسسوش كونه دزمو الناسوش تاكي موتباتون سكافوش ناتو يتيم يبال لانسسوش لمن لانه انما يواسهم من مواسهم يدرجاتهم اناتنا عباس عدلما باتك ثم يتساوك اتوليتي من مات ابوه عباسه مثبت قبل بلوغه يتيم مالته والإحسان ولتاموال إليهما ودنسه إليهما عدلما والإحسان إليهما نون دمير النمت إليهما يهو لكم إليهما عدلما لهو لسهو شكونا إليهما من يتعلم يتيم اخونا من مات ابوه قبل بلوغه نون إليهما مهون يالبس يتاما عمي لو لاي ضميرين بالملس معرفنا له لسي سوش هون بر الوالدين في بالمرو إليهما مالك شالا لنات النبات ولسي سرغون إذا قلن يتاما فلولال نوار فلولال كهونا فولات اسمهم فلولال مهون يالبس سنجولار بهون نورو فولات اسمهم سنجولار هون نسر لنسالي يتي مالو لاي من الملس كهونا إليهي نوم نبالو يتاما يمي لو لاي يتي موش خاند يومو إليهم نوم نوم فلذي إليهم بلاتو قرو والإحسان ولا ثمان إليهم من نزيه لا يتموت ولا ثمان هو يهم مالت برعاية أحوالهم ما شاء الله بيانا ذلك الله تندو إليهما بلن بنكرو برعاية أحوالهما وأموالهما والشفقة عليهما بلون برن يلكو فلولان يتعمى يالو فلولان سنونا لولا السلالون إليهم بلن والإحسان ولا ثمان إليهم لا يتموت هو يهم مالت برعاية أحوالهم هنيتاكتون مكتاكا لنا متأبك وأموالهم نبرتاتون من كباكر والشفقة عليهم لم نسكم إذنة ما خيتنا روه روهما النسبة النزهم ريس يعزل أهل السنة والمساكن لم يسكنوا سمولة وادو لالو أي مالتهم والإحسان إلى المساكن لم يسكنوا سمولة بموالم أهل السنة ويعزل جمع مسكنين مساكن مالت يمسكين فلولان وهو مسكن مالت المحتاج يمي فلق مالتهم الذي يعانو أسكنته الحاجة بودي يازو مالك والفقر جهنم يازو مالك جهنم يالبتنا حاجه عند الدار الجازو اكل مسكين بالا فمسكيننا بفقير مكاكل يالو لجنت على مسكينو مسكين ما وجد ما وجد فوق فوق النصف مالك مما يحتاجه كم يفلقوا كدماش بلاي كاغني لمثال ما يفلقوا 10 بر كونه 7 بر كالو مسكين بالا كذماش بلاي ديكوان مالك فقير مالك دقمو نفلقو عصر بر كوني عراس بر ويشوس بر كالو فقير يبالا فلذي الفقير أشدو احتياجا من المسكين كمسكين يدلتا كذماش تجري بتاج كذماش فلاقو تبتاج يالو مالك والإحسان لتاموان إليهم لا نسكنون يكونوا يهم مالك يهون عليه تبارك اللي جلتا بالتفضق عليهم لنسو صدقاء مستك والرفق بهم لنسهم روه روه عزين مون بذل الجذب وابن السبيل لمن جدين يسمو لتوابيل أي مالتهم والإحسان لابن السبيل لابن السبيل وشعروا ملكا موالو الله وهو ابن السبيل مالك يمن جد لجمالك يمن جد لجمالك من جدين على مالك تفلقون لك كأنه ابن للسبيل لأنه ملازم الله وهو مالتهم ابن السبيل مالت المسافر من جدينا المنقطع يتقرط به يتقرط الذي نفجت نفقته قلبوا يالك أبت مانه منقطع به من جد يتقرط به መንገደኛ የሚገርስበት አጥሽ ነው ምናምን ብለው ብዙ ሰዎች ይናገራሉ አይደል? አገሬ መግቢያ ምን ያ እብነ ሰቢል ይባላል። ለነሱ ውለታው አሉላቸው ይላሉ። ነብዩ አለይሂ ሰላቱ ወሰለም አዘዋል። አህሉ ሱናዎችም ይሄንን ያዛሉ። እብነ ሰቢል አላህም በቁርአን ማለት እብነ ሰቢል። ሙሳፊር ማለት እኛ ሙሳፊሮች የምንላቸው ምን አይነት ነው? በየመንደሩ እየዞሩ የሆነ ነግ የሚለቃቀሙ ማለት ነው አይደል? ሙሳፊር ይሄ በተለምዶ ነው። ሙሳፊር ማለት መንገድ ላይ መንገድ የተቋረጠበት ማለት ነው። እነሱም ይገቡ ይችላሉ። ጅምለቴ ሀዛሪ አንሁም ሳፈሩ ምን በለግን በእይ ወሆል ሙሳፊሩ ሙሳፊር ማለት ሙሳፊር ነው። እነሱ አይደል ማለት አልሙንቀጢዑ ቢህ መንገድ የተቋረጠበት አለዚ ያ ነፈደት ነፈቀቱ ቀለቡ ያለቀበት አውዳዕ ወይ የጠፋበት አውዳዕ ወይ ቀለቡ ንብረት እንትኑ የጠፋበት ገንዘቡ አው ሱሪቀ ወይ የተሰረቀበት ዳዕ ጠፍቶበት ሊሆን ይችላል። ባይሰረቅም ያስቀመጠበት ጠፍቶበት ሊሆን ይችላል። ባ የባከነበት ትሉታላቸው። አው ሱሪቀ ወይ ገንዘቡ ንብረቱ የተሰረቀበት መንገደኛ ለሱ ውለታ መዋል እጅግ ጥሩ ነው። ወቂለ ተብሏል በሌላ አባባል እብነ ሰቢል ማለት ሆበይ እንግዳ እቤት የሚመጣ እንግዳም ተብሎ ተተርጉሟል። እንግዳ ራሱ እብነ ሰቢል ነው ተብሏል። ሙሳፊር ባይሆን ወርቅ ማዘን ቢልመምሉክ በምንመልከውና ለሰራተኞችና ወይንም ደግሞ ለንብረቶች ማዘን ለንብረት አይእምሩነ ቢርፍ አብስናዎች ያዛሉ ድርፍት ሩህሩኩኑ ሳሱ እዘኑ ይላሉ። ቢልመምሉክ ለመምልኮች ለንብረቶች ያስል ወሆ መምልኩ ማለት አረቂቁ ባሪያ ይሆናል። ባሪያ እኛ የምናንቀሳቅሰው በገንዘብ ተገዝቶ ያለ በአሁን ዘመን ባይኖርም እንኳን ለድሮዎቹ በአሁን ሰዓት ሰራተኞች ያሉ እነሱ የሚወክሉ ሰራተኛ ለቤተሰብ ሰራተኛ ወይድኹሉ ፊህ ልመምሉኩ መምሉክ የሚለው ውስጥ ይገባል። ሚነል በሃኢም እንሰሶችም ይገባሉ። እንሰሶችንም በጣም ለነሱ ማዘን ወርቅ ርፍቅ ማለት ማዘን ማለት ጅዱል ዑንፍ ኃይል ጉልበት አለማሳየት ማለት ነው። የኃይል ተቃራኒ ነው እዝነት ሩህሩህነት። ርፍቅ ማለት ጅዱል ዑንፍ የዑንፍ ተቃራኒ ነው። ወሆ ርፍቅ ማለት ሊኑል ጃል ለስላሳ መሆን ማለት ነው። ለነሱ ለስለስ ማለት በማዘዝም በመከልከልም ስንቀበላቸውም ስንሰጣቸውም ለስለስ ባለ መልኩ ያለን ከነሱ ጋር ግንኙነት ፈለውን አከዳ አብዱላህ ተውፊቅ ነገ ጨርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኪታባችን አልመጣም።